الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين. أدماج أتشاتشن، السلام عليكم ورحمة الله وبركاته. ባለፈው የነቢያት አምድ ፕሮግራማችን ላይ ስለ ነቢዩላህ ሱሌማን አስደናቂ ታሪኮችን አይተን ነበር። ዛሬ ደግሞ ኢንሻአላህ ያላህ ፍቃድ ከሆነ ስለ ነቢዩላህ ኡዘይርና ስለ መርየም መወለድ እንዲሁም ስለ ነቢዩላህ ዘከርያና ያህያ አለይሂም ሰላም አጅማዒን ለማየት እንሞክራለን። አላህ በሱረቱል በቀራ ላይ እንደገለጸልን ነብዩላህ ኡዘይርን ወደ አንዲት የፈራረሰችና ድምጥ ማጣ ወደ ጠፋው ከተማ አላህ ይልካቸዋል። አው ከለዚ መራ አላ ቀርየቲ ወሂየ ኻውየቱ አላ ዑሩሺሃ ቃለ አንና ይሂ ሃዚሂ ላሁ ባዕደ መውቲሃ። ያ ሙሐመድ አለይሂ ሰላቱ ወሰላም ያንን በጠፋችውና አንዳችም ሰው በማይኖርበት ከተማ ያለፈውን ወይም የተላከውን አይተሃል ወይ? ቀጥሎም እንዴት አድርጎ ነው አላህ ይህችን የሞተች ከተማ ሕያው የሚያደርጋት ብሎ በመገረም በጠየቀ ጊዜ አለ አላህ አንድ ቀን ነቢዩላህ ኡዘይር እዚ ከተማ ውስጥ ለብቻቸው እንዳሉ ምሽት ላይ ሲተኙ አንድ ለብቻው የቆመ ግርግዳ ላይ እግራቸውን ከፍ አድርገው አስደግፈው ከተኙ በኋላ ፈአማተሁ አላሁ ሚአተ ዓሚን ሱመ በዐተህ አላህም ለመቶ ዓመታት ኡዘይርን ሞት ውስጥ እንዲቆይ ካደረገው በኋላ ከዚያም ከሞት ቀሰቀሰው። قال كم لبثت አንድ መላእካ በሰው ልጅ ተመስሎ መጥቶላቸው ለምን ያህል ጊዜ ሞተህ ነበር ሲላቸው ነብዩላህ ኡዘይርም قال لبثت يوما او بعض يوم ሞቼ የቆየሁት ለአንድ ቀን ወይም የአንድ ቀን ግማሽ ነው በማለት መለሱ። መላእካውም ሲመልስላቸው قال بل لبثت مئة عام فانظر الى طعامك وشرابك لم يتسنه ይልቅ ሞተህ የቆየኸው ለመቶ ዓመታት ነው፣ እስቲ ምግብህንና መጠጥህን ተመልከት አንዳችም አልተበላሸም ወይም አልሸተተም። وانظر الى حمارك ولنجعلك ايه للناس በሌላ በኩል ደግሞ አህያህን ተመልከት አንተን ለሰዎች ለተአምራታችን ማስረጃ ልናደርገ ነው አላቸው። ነብዩላህ ኡዘይርም አህያቸውን ሲመለከቱ አህያቸው ሞቶ ስጋው ረግፎ አጥንቱ ሁሉ ደቆ የራስ ቅሎ ብቻ ቀርቶ ሲያዩት እንዴት በአንድ ቀን ውስጥ ይህ ሁሉ ተከሰተ በማለት ተገርመው ተናገሩ። وانظر الى العظام كيف ننشزها ثم نكسوها لحما يا احياونم اطنت تملكت انديت اطنتون اسنستن ስጋ እንደምናለብሰው እያሏቸው ነብዩላህ ኡዘይርም አይናቸው እያየ አላህ የአህያውን አጥንት እንደገና ተነስቶ ቅርጹን እንዲይዝ ካደረገው በኋላ ወዲያው አጥንቱ ስጋ ለብሶ የደም ስር ሁሉ ታክሎበት ከዚያም ያ ስጋ ቆዳ ለብሶ በመጨረሻም አህያው ጸጉሩን ለብሶ ሲያዩት فلما تبين له قال اعلم ان الله على كل شيء قدير የኛ ችሎታና ቁድራ ሲገለጽለት አላህ ሁሉንም ነገር አድራጊ መሆኑን አውቃለሁ አለ። ነብዩላህ ዑዘይርም ከዚህ ቦታ ወጥተው ወደ ከተማው ሲገቡ ከተማው ለምቶ ተቀይሮ ሰው በጣም በስቶበት ከተማው ሰልጥኖ ሲያዩት በጣም ተገረሙ። የከተማውን ሰዎች ዑዘይር የሚባል ነብይ ታውቃላችሁ ወይ ብለው ሲጠይቋቸው ዑዘይርማ ከሞተ 100 ዓመታት ሆኖታል አይደለም እንዴ ብለው መለሱ። ነብዩላህ ዑዘይርም እኔ ዑዘይር ነኝ ብለው ሲነግሯቸው አናምንም አንቀበልም አሉ። እኔ ዑዘይር ነኝ በማለት የደረሰባቸውን ሁሉ ሲነግሯቸው አሁንም ማመን አቃታቸው። ይህ ሁኔታ በዚህ ላይ እንዳለ የከተማው ሰዎች ነብዩላህ ዑዘይርን በጥያቄ ያጣድፋቸው ጀመር። ከብዙ ጥያቄ በኋላ አንዲት ከዘጠና ዓመታት በላይ ዕድሜ የነበራትን አሮጊት ሴት አምጥተው ነቢዩላህ ዑዘይር ላይ ስለነበረ አንዳንድ ምልክት ጠይቀዋት ከእርሳቸው ጋር ሲያመሳስሉት ልክ ሆነው ያገኙታል። ከዚያም የከተማው ሕዝብ ለነቢዩላህ ዑዘይር አምነውላቸው ሙሉ ለሙሉ መከተል ይጀምራሉ። ነቢዩላህ ዑዘይርም ሕዝቡ የረሳውን ተውራት እያስተማሯቸውና ስለ ዲናቸው እያሳወቋቸው ሳለ ሕዝቡም ነቢዩላህ ዑዘይርን ከልክ ያለፈ ይወዷቸውና ይቀድሷቸው ጀመር። ነቢዩላህ ዑዘይር ላይ ከታየው የአላህ ተአምራት ከውዴታቸውም የተነሳ ሕዝቡ ነቢዩላህ ዑዘይር የአላህ ልጅ ነው እያሉ ማመን ጀመሩ። አላህ በሱረቱ ተውባ ላይ ሲገልጽልን وقالت اليهود عزير ابن الله وقالت النصارى المسيح ابن الله يهود عزير يا الله لجنو عليك كريستيانوش دغمو عيسى يا الله لجنو علو على الله اندزهو الله بحديث القدسي سنناقر شتمني ابن آدم يا آدم لج سدبن وما ينبغي له أن يشتمني لسدبنهم أي قباهم وكذبني وما ينبغي له أن يكذبني أسواشن لأسواشنهم أي قباهم أما شتمه إياي إنين مسدبو فقوله إن لي ولدا الله لجعل له مالته نو إنين مسادبو الله لجعل له مالته نو وأنا الله الواحد الصمد إني عند الله يهل متقانن لم ألد ولم أولد الولدم الولدم ولم يكن لي كفوا أحد لنم አንድም ቢጤ መሳይ የለም አለ አላህ። ወአማ ተክዚቡሁ ኢያይ እኔን የማስዋሸቱ ጉዳይ ፈቀውሉሁ ለይሰ የዒዱኒ ከማ በደአኒ ከሞትኩ በኋላ አላህ መጀመሪያ እንደፈጠረኝ አድርጎ አይመልሰኝም ማለቱ ነው። ወለይሰ አወሉ ልኸልቅ ቢአህወኑ ዓለየ ምን ኢዓደቴ መጀመሪያ የፈጠርኩትን መልሼ መፍጠሩ አይቀለኝም ወይ? በእንደዚህ አይነት ሁኔታ አላህ በበኒ አደም ላይ ያለውን ቅሬታ ገለጸ ማለት ነው። በዚህ አይነት ሁኔታ የሁዶች ነቢዩላህ ዑዘይር ከሞቱም በኋላ እስካሁን ድረስ ዑዘይር የአላህ ልጅ ነው እያሉ ያምናሉ። ነቢዩላህ ዑዘይር ከሞቱ በኋላ በጥቂት ዓመታት የመጡት ሷሊህ ሰዎች አሉ ኢምራን የሚባሉ ናቸው። ኢንአላህ አስጠፋ አደም ወኑሐ ወአለ ኢብራሂም ወአለ ዒምራን ዐለል ዓለሚን አላህ አደምን ኑህን የኢብራሂምን ቤተሰብ የኢምራንን ቤተሰብ ከዓለማቶች መረጣለ። ዙርያቸው ተከታትለው የመጡ ናቸው። አላህም ሰሚና አዋቂ ነው። በዚህ ዘመን ወደ አላህ የቀረቡት ሰዎች የኢምራን ቤተሰቦችና ነቢዩላህ ዘከርያ ነበሩ። ኢምራንም ቤተል መቅድስ ውስጥ የሚያገለግል በጣም የተከበረና እውቀት ያለው በዕድሜውም የገፋ ነበር። ባለቤቱ ግን ልጅ አልነበራትም ይባላል። ልጅ ለማግኘት በጣም ትመኝና አላህን ትለምን ነበር። አንድ ቀን የኢምራን ሚስት አንዲት ወፍ ምግብ የልጇ አፏ ውስጥ እየከተተች ስትመግባት አየችና ልጅ በጣም አምሯት አላህን ለመነች። ሩህሩህ ጌታችን አላህ ወዲያው ልጅ ረዘቃትና አረገዘች። ኢዝ ቃለት ኢምራአቱ ዒምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረራን ፈተቀበል ሚኒ ኢነከ አንተ ሰሚዑል ዓሊም። የኢምራን ባለቤትም ጌታዬ ሆይ ሆዴ ውስጥ ያለውን ልጅ ለአንተ ነጻና አንተን እንዲያገለግልህ ተስያለው፣ አንተ ሰሚና አዋቂ ነህ አለች። በዚያን ዘመን እንደተለመደው አንዳንድ ቤተሰቦች ልጅ ሲያገኙ ቤተል መቅድስን እንዲያገለግል ተስለው ልጆቻቸውን ገና በልጅነታቸው ለቤተል መቅድስ ያስረክቧቸው ነበር። فلما وضعتها قالت رب إني وضعتها أنثى والله أعلم بما وضعت وليس الذكر كالأنثى. يا إمران بالبيت اندولدج جيتاي هوي يا ولد كتكو سيتنج ونداي دلم ستل الله سيملس اللات አላህ ምን እንደወለድሽ ያውቃል፣ የወለድሽውም ሴት አንቺ እንዳሰብሽው እንደ ወንዷ አይደለችም። ማለትም የወለድሻት ሴት ልጅ ከምትከጂው ወንድ የተሻለችና የበለጠች ነች አላት። ወኢኒ ሰመይቱሃ መርየመ ወኢኒ ኡዒዙሃ ቢከ ወዱርየተሃ ሚነ ሸይጣን ረጂም። ከዚያም ቀጥላ የኢምራን ሚስት ልጄንም መርየም ብዬ ጠርቻታለው፣ እርሷንም ዙርያዋንም ከሸይጣን እንዲጠበቁ በአላህ እከላከላለሁ አለች። በዚህም የተነሳ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ማ ሚን በኒ አደም መውሉድን ኢላ የመስሁ ሸይጣኑ ሒነ ዩውለድ። ለአደም ልጆች ሁሉ ልጅ ሲወለድላቸው ሸይጣን ሳይነካቸው ወይም እስኪያማቸው ድረስ ሳይነካቸው አይቀርም። ፈየስተህል ሷሪኸን ሚመስ ሸይጣን ገይረ መርየም ወእብናሃ። ልጁም በጣም ጮክ ብሎ ያለቅሳል ከመርየምና ልጇ ኢሳ በስተቀር አሉ። መርየምና ልጇ ኢሳ በስተቀር አሉ። መርየምና ልጇ ኢሳ ሲወለዱ ሸይጣን አልነካቸውም ማለት ነው። አሁን የኢምራን ሚስት ለባሏ ኢምራን ስታማክረው ሴት ልጅ ለቤተል መቅድስ መስጠት አልተለመደም፣ እንዴት ላድርግ ብላ ስትጠይቅ ኢምራንም ሲመልስላት የተሳልሽውን ነገር አሟይ በማለት መለሰላት። فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا. اللهم يا إمران مست لمنا بمي قبانا بتشاله نيتا تقبلوات مريم بتولونا بتشاله نيتا الصدقوات عفافات. تاريك تناغاريونج مريم ቶሎ አድጋ ሴቶች ላይ የሚታይ ለውጥ ቶሎ ታይቶባት ነበር አሉ። እንዲያውም ዒሳን ስትወልድ 15 ዓመታት ነበራት ይባላል። መርየም በልጅነቷ ወደ ቤተ መቅደስ ስትመጣ ሐዋርያቶቹ አዲስ ነገር ስለሆነ እኔ ጋር ትሁን እኔ ዘንድ ትሁን እያሉ ተሻምተውባት እንዲያም ውዝግብ ውስጥ ገቡ። ይህንንም ውዝግብ ለመፍታት ሐዋርያቶቹ እያንዳንዳቸው ብዕራቸውን ወደሚፈስ ወንዝ ወርውረው የአንዳቸው ብዕር በተቃራኒው አቅጣጫ ከሄደ የብዕሩ ባለቤት መርየምን ይወስዳል ብለው ተስማሙ። እንደ ተስማሙትም ሲያደርጉ ከሁሉም ብዕር የነቢዩላህ ዘከርያ ብዕር ወንዙ በሚፈስበት በተቃራኒው አቅጣጫ መሄድ ሲጀምር ሁሉም ሐዋርያቶች ተስማምተው መርየምን ለነቢዩላህ ዘከርያ ሰጧቸው። ይህንንም ውዝግብ አስመልክቶ አላህ ለረሱል ሰለላሁ ዐለይሂ ወሰለም ሲነግር ذلك من أنباء الغيب نوحيه إليك يا محمد عليه الصلاة والسلام يه أنت لا يمنا وردو زينا كراك أونا لا الله بتشاك تقلس أو زينا نو وما كنت لديهم إذ يلقون أقلامهم أيهم يكفل مريم وما كنت لديهم إذ يختصمون يا محمد عليه الصلاة والسلام أنت النرس زندال نبركم مريمن مان دمي وستات لما وسن بإراتشون سيتلو አንተ ነፍሱ ዘንድ አልነበርከም በዚህ ጉዳይ ላይ የተወዛገቡ ጊዜ። መርየምም አላህን በሰፊው ስትገዛ ገለል ያለና ከፍ ያለ ቦታ እንደ ምህራብ አድርጋ ነበር የተጠቀመችው። كلما دخل عليها زكريا المحراب وجد عندها رزقا زكريا مريم ያለችበት ምህራብ በገባ ቁጥር ርዝቅ ያገኝ ነበር አለ አላህ። ታሪክ ተናጋሪዎች ሲገልጹ መርየም ዘንድ በበጋ የሚበቅል ፍራፍሬ በክረምት ይገኝ ነበር አሉ። በክረምት የሚበቅል ፍራፍሬ ደግሞ በበጋ ላይ ይገኝ ነበር አሉ። قال يا مريم أنى لك هذا ዘከርያም ተገርሞ ያ መርየም ይህን ርዝቅ ከየት ነው ያመጣሽው ሲላት قالت هو من عند الله ان الله يرزق من يشاء بغير حساب ይህ ርዝቅ ከአላህ ነው ብላ መለሰች አለ አላህ። አላህ ያሻውን ካለ ሂሳብ ይረዝቃል አለች። በዚህ ጊዜ ነብዩላህ ዘከርያ እድሜያቸው ስለገፋና ልጅ ስላልነበራቸው እርሳቸውም ልጅ አምሯቸው አላህን ለመኑ። ሁናሊከ ደዓ ዘከርያ ረበህ በዚህም ጊዜ ዘከርያ ጌታውን ለመነ። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ ያ ረብ ካንተ ዘንድ መልካም ዘርን ስጠኝ አንተ የሚለምንህን ሰሚነህ አለ። ዘከርያም ይህን ዱዓ ካደረገ በኋላ فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين محراب وسط هونو يسجد سالة ملائكة وشتروتنا አላህ ያህያ በሚባል ልጅ የምስራቹን ያሰማሃል። የአላህን ቃል በማረጋገጥ የበላይ የሆነና ድንግል የሆነ ነብይና ሷሊህ ከሆኑት ውስጥ አንዱ አድርጎ ሰጥቶሃል አለው። አሁንም ታሪክ ተናጋሪዎች እንደሚዘግቡት በነቢዩላህ ያሕያና በነቢዩላህ ዒሳ መካከል 3 ዓመታት ብቻ ነበሩ ይባላል። ሱብሓነላህ። ተመልከቱ፣ በአንድ ዘመን በአንድ ቦታ ላይ 3 ነቢያቶች በቤተል መቅደስ አካባቢ ነበሩ። የቤተል መቅደስ ነገር የሚያጅበኝ አንቢያዎች ነቢዩላህ ኢብራሂም፣ ያዕቆብ፣ ዩሱፍ፣ ሙሳ፣ ዳውድ፣ ሱሌይማን፣ ዘከርያ፣ ያሕያና ዒሳ ዓለይሂሙ ሰላም አጅማዒን እንዲሁም ሌሎችም በቤተል መቅደስ አካባቢ ኖረው ነበር ይባላል። የእኛ ነቢይ ረሱል ሰለላሁ ዓለይሂ ወሰለም እንኳን ሄደው ጎብኝተውታል። በቤተል መቅደስም ሰላት ሰግደው ነበር። አሁን ነቢዩላህ ያሕያ አስተዳደጋቸው በጣም የላቀና ዕውቀትም በልጅነታቸው ነበራቸው። ነቢያችን ዓለይህ ሰላቱ ወሰላም ስለ ነቢዩላህ ያሕያ ሲናገሩ ማ ምን አሐድን ምን በኒ አደመ ኢላ አኽጣ አው ሐመ ቢኸጢአ ኢላ ያሕያ እብን ዘከርያ። የአደም ልጆች ሁሉም ጥፋት አጥፍተዋል ወይም ለማጥፋት አስበዋል ከያሕያ የዘከርያ ልጅ በስተቀር አሉ። አንድ ቀን ነቢዩላህ ያሕያ የ5 ዓመት ልጅ ሆነው ልጆች ያ ያሕያ ና እንጫወት ሲሏቸው ማ ሊልለዒቢ ኹሊቅና ለጫወታ አልተፈጠርንም ብለው መለሷቸው ይባላል። አላህ በዚህ ላይ ቁርአን ላይ ሲነግረን ወአተይናሁል ሑክመ ሰቢያ አላህም በልጅነቱ ብልሃትን ወይም ጥበብንና ዕውቀትን ሰጠነው አለ። ነቢዩላህ ያሕያ በዚህ አይነት ሁኔታ ካደጉ በኋላ ከአባታቸው ከነቢዩላህ ዘከርያ ጋር የሁዶችን ወደ አላህ በመጥራት በሰፊው ዳዕዋ ማድረጉን እያያዙታል። በሀገሪቱም አንድ ፋሲቅ የሆነ ንጉሥ ነበር ይባላል። ይህም ንጉሥ ማንም ያላደረገውን አስጠያፊ ድርጊት መፈጸም ፈለገ። በጣም ቆንጆና ዝሙተኛ የሆነችውን የወንድሙን ልጅ ማግባት ፈለገ። የወንድሙም ልጅ ንግስናውን ስለፈለገች በእናቷ ግፊት አጎቷን ለማግባት ተነሳሳች። ይህን ድርጊታቸውን የማይወድላቸው ህዝባቸው ብቻ ሳይሆን ነቢዩላህ ያሕያ መሆኑን በመገንዘብ ንጉሡ ነቢዩላህ ያሕያ ሐላል ነው ብሎ እንዲያውጅላቸው ብዙ ሀዲያና መለማመጫ ቃላቶችን ላከባቸው። ነቢዩላህ ያሕያ ለንጉሡ ምንም ሳይመልሱ የሚቀጥለው ቀን የአገሪቱን ህዝብና ምዕመናንን ሰብስበው የወንድም ልጅ ማግባት ሐራምና አስከፊ ጥፋት ነው ብለው አወጁ። በዚህ ጊዜ ንጉሡ በጣም ተቆጥቶ ተበሳጨ። የንጉሡ የወንድም ልጅ እንዲያውም በጣም ተናዳ ነቢዩላህ ያሕያ ላይ እጅግ በጣም ተከፋች። አንድ ቀን ማታ እንደለመደችው አስጠያፊውን ሥራዋን ቀጥላ ለንጉሡ እየዘፈነችለትና እየደነሰችለት ሳለ ንጉሡ ሊነካት በሞከረ ቁጥር እምቢተኛ ሆነች። ዛሬ ምን ሆነሻል ብሎ ሲጠይቃት ማህሬን ከፍለ ሳታገባኝ 2ኛ አትነካኝም አለችው። ይህማ ምን አለው ለመሆኑ ማህርሽ ምንድን ነው ብሎ ሲጠይቃት ማህሬ የያሕያ የራስ ቅል ነው ብላ አለችው። በዚህ ጊዜ ንጉሡ ይህችን ሴት ማለትም የወንድሙን ልጅ ማግባት በጣም ስለፈለገ ወታደሮቹን አዞ ወደ ነቢዩላህ ያሕያ ላከባቸው። ወታደሮቹም ነቢዩላህ ያሕያ ምህራብ ውስጥ እየሰገዱ አግኝተዋቸው ሳያስቡ ሰላት ውስጥ እያሉ በድንገት ገደሏቸውና ራሳቸውን ቆርጠው ለንጉሡ ወሰዱለት። ንጉሱም የነቢዩላ ያሕያን ራስ በአማረ ሳህን አድርጎ ለዝሙተኛዋ የወንድሙ ልጅ እንደ ማህር አቅርቦ ያገባታል። ተመልከቱ ነቢያቶች የነበሩበትን ፈተናና ኢብትላ። ነቢዩላ ያሕያ አንድ ቀን ማዕስያ መስራት ይቅርና ለመስራት እንኳን ያላሰቡት ኢማናቸው ከፍ ያለ ታላቅ ነቢይ ራሳቸው ለዝሙተኛ ሴት ማህር መሆኑ እንዴት ከፍቷል። ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም አሸዱ ናሱ በላአን አልአንቢያ ثመ አልአምሰሉ ፈልአምሰል፣ በጣም በክፉ የሚፈተኑት ነቢያቶች ናቸው አሉ። ከዚያም መሰሎቻቸው፣ ከዚያም መሰሎቻቸው አሉ። በሌላ ሐዲስ ላይ ደግሞ ፈማ ሚን ሙስሊምን ወላ ሙእሚንን ዩእሚኑ ቢላሂ ወልየውም ልአኽር ኢላ ወብተላሁ ላሁ አላ ቀድሪ ኢማኒህ። ማንኛውም ሙስሊም ወይም ሙእሚን በአላህና በየውም ልአኽራ የሚያምን አላህ በኢማኑ መጠን ሳይፈትነው አይቀርም አሉ። ንጉሱም ይህን ወደር የሌለው ወንጀል ከፈጸመ በኋላ ብዙ ሪዋያ ላይ እንደተዘገበው አሁንም ወታደሮቹን ወደ ነቢዩላህ ዘከርያ ልኮ ለማስገደል ሲሞክር ነቢዩላህ ዘከርያ ሮጠው ሲያመልጡ አንድ ትልቅ የዛፍ ግንድ አግኝተው ለሁለት ተከፈል ሲሉት ግንዱም ለሁለት ተከፍሎ እርሳቸውም ግንዱ ውስጥ ገብተው ሲሸሸጉና ግንዱ እንደገና ሲዘጋ ሸይጣን ይከታተላቸው ስለነበር ጨርቃቸውን ጎትቶ ወደ ውጭ አስቀርቶት ነበር ይባላል። ወታደሮቹም ወደ ቦታው ሲመጡና ሲፈልጓቸው ሸይጣኑ በሰው ልጅ ተመስሎ ጨርቁን አታዩም ወይ? ግንዱ ውስጥ ተሸሽጓል። ግንዱን ቁረጡና ግደሉት አላቸው። ግንዱን ቆርጠው ነቢዩላህ ዘከርያን ገደሏቸው ይባላል። በሌላ ሪዋያ ላይ ደግሞ ታሪክ ተናጋሪዎች ነቢዩላህ ዘከርያ አልተገደሉም፣ ታመው ነው የሞቱት የሚሉም አሉ። አድማጮቻችን፣ የዛሬው የነቢያት አምድ ዝግጅት እዚህ ላይ ሲያበቃ በሚቀጥለው ሳምንት ኢንሻአላህ ይዤላችሁ የምቀርበው የነቢያት አምድ ዝግጅት የመጨረሻውንና የነቢዩላህ ዒሳን ታሪክ ይሆናል። ስብሓነከ አላሁመ ወቢሐምድከ አሽሃዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የአሊፍ ሬዲዮ አድማጮቻችን፣ ረህማን ረሂም፣ አልሐምዱሊላህ ረቢል ዓለሚን፣ ወሰላቱ ወሰላሙ ዓላ አሽረፊል ሙርሰሊን ሰይድና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅማዒን። አድማጮቻችን፣ አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ዛሬ ኢንሻአላህ የነቢያቶችን ታሪክ የመጨረሻውን ዝግጅት ይዤላችሁ ቀርብ ያለው በዚህ አጋጣሚ ላሳውቃችሁ የምፈልገው ነገር ሱብሓነላህ፣ አላህ ፈልጎት የመጨረሻው ደርስ ስለ ነቢዩላህ ዒሳ ሲሆን ይህም ደርስ የሚቀርበው እሳቸው ከተወለዱበት ቦታ ከኖሩበትና ከተራመዱበት ቦታ ሆኜ ሲሆን አላህ ምንም ነገር አይሳነውም። ሱብሓነላህ። እና ይህን ዝግጅት ሳቀርብላችሁ ከሆቴል ይህ ቦታ ሆቴል እንደመሆኑ መጠን አንዳንድ ድምፆችን አብረው ከተቀረጹ አፉ እንድትሉኝ ለጸጥታ ስለማይመች ነው፣ አፉ በሉኝ። ባለፈው ሳምንት ስለ ሰይዳ መርየም መወለድ እንዲሁም ስለ ነቢዩላህ ዑዘይርና ያሕያ ዘከርያ ዐለይሂሙ ሰላም አጅመዒን ተመልክተናል። ዛሬ ደግሞ ቢእዝንላህ ቅድም እንዳልኩት የነቢዩላህ ዒሳን ታሪክ ይዤላችሁ ቀርብ ያለው በቀድሞ ደርሳችን ላይ እንደገለጽኩት የመርየም እናት አርግዛ ይህ የሚወለድ ልጅ ለቤተል መቅደስ አገልጋይነት ልትሰጥ ከተሳለች በኋላ የወለደችውም ሴት ብትሆንም قالوان ساتات افسلتوان امال تافت سمان بر مريم بيت المقدس وست محراب وست الله نيجي تقزي سالة واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا يا محمد سلا مريم بكتاب وست ياللون استاوز كبيت سووچا تليتا ودى مسراق بهيدة چبكيزي فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا كنرسم تقللا قردوش عدر قامسال منفساتشنن مالتم سيدنا جبريل مالتنو سن لكبات بتكل صوت مسلو متعبات على الله سيدنا جبريل يمتاو بتام بامارك انجونا ملو عاق انبال لو وطعت عينت ملكنا بري متالات مريم مزند ماننم سو كالة زكريا بستك ارسل مايقبا بزيجزي مريم بتام تدناقتا قالت اني اعوذ بالرحمن منك ان كنت تقيا اني با الله كانت تطبق الله عليك جيتا هن فريك هونك اتتغاني بكفون داتنا كان يالجو قال إنما أنا رسول ربك لأهب لك غلاما زكيا جبريل مسمن لسلات اني يا جيتا شملك تنيانن نصوه لجلسات اشنو يمتاهو تالات قالت أن لا يكون لي غلام ولم يمسسني بشر ولم أك بغيا مريم ستملس كيت نو لجيم ما غنيو يسو لساين كان وين زمتني ايدلهم مالج اللهم بسيدنا جبريل بكل سملس اللات قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا يجيتاش نقرو قدايو اند الزهنو الله يهن مدرق لاني قرنو يلاتال ارسونم لجشنم لسو لجوش ملكت وين ماس رجال النادرقو لسووشم كنيار خراحينو علات يزيهم قداي تفردو القوالالاتنا سيدنا جبريل بمريم لبس بدرتو علي باللو كفتبوتا تنفاشو النفاباتنا تنفاشو هوداوست قبانا وديو فحملته فانتبذت به مكانا قصيا لجونم عرقزتشنا مولجاواسي درس محرابوانم تتا ككتماو بتامرك اهدج نبي الله عيسى سيولدو نبي الله يحيى يسوست عمتات لجنبرو بزي جزي باند جزي باند بوت علي سوست نبياتوش نبي الله زكريا يحيى النا عيسى عليهم السلام أجمعين باند وقت باند بوت علي نبرو فأجاء المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا مريم بعند قتل النافري بللو يا زنبابا قند سري يالفي سالة دنقت مت ومت عباتنا منو يهك مدرسو بفيت موتشي بترساو عليك يهنن ميالكو كهمم سايهون يهن لج كولدج بوهالا لهزبوا من بلان دم التاسر الداج انقواتنا بريبالا بتفسير لاي فناداها من تحتها ألا تحزني قد جعل ربك تحتك سريا كتاچم يمي تارا تتارانا اتزني جيتاش كبتاچش تنش ونزادر قولشال كتاج كمريتو سريان ناقرات سيدنا جبريل نو إبالال وهزي إليك بجذع النخلة تساقط عليك رطبا جنيا ينزم بابا ونم قند وزوجو بانشلاي يبسل تمر اشاتي رقف اللي شعلالات فكلي واشربي وقربي عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا بي تأجي تدسجي علات بزيجيزي ይህን የማበረታቻ ቃል ከሰማች በኋላ ፍርሃቷና ጭንቀቷ ቀንሶላት ነበር ይባላል። ከሰው ልጅ አንዱን አይተሽ ከሆነ ለአርራህማን ለአላህ ስለተሳልኩ ዛሬ ሰው የተባለን አላናገርም የሰው ፍጡርን አላናገርም በይ በማለት አላህ አሳሰባት። የዚህ ምክንያት ሰይዳ ማርያም ራሷ እንደጠቀሰችው አላገባችም የሰው ልጅም አልነካተም ሆኖም ልጇን ይዛ ወደ ህዝቦቿ ስትመለስ ከጠየቋት ምን ብላ ልትመልስ ነው ይህን ልጅ ከየት አመጣሁት ልትላቸው ነው እርሷንም ከፍርሃቷና ከጭንቀቷ አላህ ሊያድናት አንቺ ምን እንደደረሰ ወይም ይህን ልጅ ከየትና እንዴት እንዳመጣሽው ማስረዳት ማሳመን አያስፈልግሽም እሱን ለኔ ተይው እንዲያውም ጾመኛ ስለሆንኩ የሰው ልጅ አላናገርም ከንግግር ጾመኛ ነኝ በእና አስረጃ አላት አላህ ማርያምም ልጇን አዝላ ወደ ህዝቦቿ ስትመጣ ህዝቦቿም ሲያዩዋት فأتت به قومها تحمله قالوا يا مريم لقد جئت شيئا فريا ያ ማርያም በእርግጥም ከባድ ነገር ነው ይዘሽ የመጣሽብን አሏት ያ اختها هارون ما كان ابوك امرا سوء وما كانت امك بغيا ያ هارون እህት ሆይ ብዙ ሪዋያ ላይ هارون ተብሎ የሚጠራ ወንድም እንዳላት ይጠቆማል ያ هارون እህት ሆይ አባትሽ ሴቶችን በሐራም የሚያዘው ትራ አይደለም እናትሽም ዝሙተኛ አይደለችም አንቺ ይህን ከየት አመጣሽው አላት فأشارت إليه قالوا كيف نكلم من كان في المهد صبيا እሷም ሳትናገር ወደ ልጇ ስታመለክታቸው በእቅፍ ውስጥ ያለው ህፃን አራስ ልጅ እንዴት አድርገን ነው የምናናገረው አላት ነብዩላህ ኢሳም አራስ ሆኖ መናገር ጀመረ قال إني عبد الله آتاني الكتاب وجعلني نبيا እኔ የአላህ ባሪያ ነኝ በማለት ጮክ ብሎ ሲናገር የተሰበሰበው ሰው በሙሉ እሽ ጸጥ በሉ እየተባባለ መስማት ጀመሩ አሁንም ደገመላቸውና እኔ ያላህ ባሪያ ነኝ አላህ ኪታቡን ሰጥቶኝ ነብይ ያደረገኝ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢስሶላቲ ወዘካቲ ማ ዱምቱ ሐያ አላህ ቤትም ስፍራ ብሆን ከተባረኩት ውስጥ አድርጎኝ በህይወት እስካለሁ ድረስ በሰላትና ዘካ በማውጣት አዞኛል ወበራን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ለናቴም ታዛዥ እንድሆን አድርጎኛል አመጽኛና አንቢተኛ አላደረገኝም ሰላም በኔ ላይ ይሁን የተወለድኩ ቀን የምሞት ቀን ሕያው ሆኜ ከሞት የምነሳ ቀን አለ ذلك عيسى بن مريم قول الحق الذي فيه يمترون الله ደሞ ሲናገር ይህም ኢሳ የማርያም ልጅ ነው ያ በርሱ የሚጠራጠሩበት حق የሆነ ቃል ነው ما كان لله ان يتخذ من ولد سبحانه اذا قضى امرا فانما يقول له كن فيكون يا الله لجنو بلو يميلوت الله لج لينورو ايجبام ك ከጉድለት ሁሉ ጠራ። አንድ ነገር ከፈረደ ወይም ካዘዘ ሁን ሲለው ይሆናል። አሁን የመርየም ህዝቦች ይህን የአላህ ሙዕጅዛ አራስ ልጅ ሲናገር ካዩ በኋላ አይ ይህማ ድግምት ነው፣ ይህን ልጅ ያገኘሽው በዚና ነው በማለት አዛ ያደርጓት ጀመር። የሁዶች ከዚያን ጊዜ ጀምሮ እስከ ዛሬ ድረስ መርየምን የሚጠሯት ዝሙተኛ እያሉ ነው። ነቢዩላህ ዒሳን ደግሞ እስካሁን ድረስ የዝሙተኛ ልጅ እያሉ ነው የሚጠሯት። ነቢዩላህ ዒሳም ይህን ካሉ በኋላ እስከሚያድጉ ድረስ ከዚህ በኋላ ምንም አልተናገሩም ነበር ይባላል። ቤተላህምም የምትባል ቦታ ላይ እየኖሩ ሳለ ነቢዩላህ ዒሳ ከነበራቸው እውቀትና ትልቅ አስተሳሰብ በኒ እስራኤሎች በጣም ይፈሯቸው ነበር። መንገድ የሳቱና አላህ ላይ ያመፁት በኒ እስራኤሎች በዒሳ እጅ ይጠፋሉ ብለው ያምኑ ስለነበር ቀስ በቀስ ነቢዩላህ ዒሳ ላይ ያላቸውን ጥላቻ እያጎሉ መጡ። ነቢዩላህ ዒሳም ዕድሜያቸው 30 ዓመታት ሲሞላው አላህ ነቢይ አድርጓቸው እንጂልን ሰጣቸውና ሕዝባቸውን ወደ አላህ መጣራት ጀመሩ። ከእንጂልም ጋር አላህ ሌላ አያቶችን ወይም ማስረጃዎችን ሰጥቷቸው ነበር። ለበኒ እስራኤሎች መልእክተኞችም ሆኖ በመጣ ጊዜ ከጌታችሁ ማስረጃ ይዤላችሁ ነው የመጣሁት። አኒ አኽሉቁ ለኩም ሚን አጢን ከሀይአት ጠይር ፈአንፉኩ ፊህ ፈየኩኑ ጠይራን ቢኢዝኒላህ። እኔ ከጭቃ እርግብን ሰርቼ በአፉ በኩል ስነፋበት በአላህ ፍቃድ የሚበር እርግብ ይሆናል። وأبرئ الأكمه والأبرص وأحيي الموتى بإذن الله. عين صور يهونون بالله فقاد عينون أملسلت على وعلى عين صور هون يتولدون عينون سيعبسوا ما يتجمرال لم تعلبتن بالله فقاد أشرا على وعلى يموتن سودقمو بالله فقاد هو تسطو على وعلى. ነቢዩላህ ዒሳ በአራት የተለያዩ ጊዜ የሞተን ሰው በአላህ ፍቃድ ቀስቅሰዋል ይባላል። ወአነቢኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም፣ ቤታቸው ውስጥ የምትበሉትን የምታስቀምጡትን ወይም የምትሸሽጉትን እነግራችኋለሁ አለ። ኢነ ፊ ዛሊከ ለአየተን ለኩም ኢንኩንቱም ይህም ለእናንተ ከአላህ ማስረጃ እውነተኛ አማኞች ከሆናችሁ አለ። በኒ እስራኤሎች ይህን ሁሉ የአላህን ማስረጃ ካዩ በኋላ አናምንልህም ብለው አመፁበት። ወሙሰድቀን ሊማ በይነ የደየ ሚነ ተውራት ወሊሁለ ለኩም በዕድ አለዚ ሑርሪመ ዐለይኩም፣ ተውራትንም በማረጋገጥ በውስጡ ድሮ ሐራም የተደረገባችሁን ሐላል ላደርግላችሁ መጥቻለሁ። ወጂእቱኩም ቢአየትን ሚን ረቢኩም ፈተቁላህ ወአጢዑን፣ ከአላህ ማስረጃዎችን ይዤላችሁ መጥቼላችኋለሁና አላህን ፍሩ እኔንም ታዘዙኝ አለ። ኢነላህ ረቢ ወረቡኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ አላህ የኔና የእናንተ ጌታ ነውና ተገዙት፣ ይህም ቀጥተኛ መንገድ ነው አላቸው። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ። ዒሳም ኩፍርን ከነርሱ ስለተሰማው ወደ አላህ መንገድ ከእናንተ ረዳት የሚሆነኝ ማን ነው በማለት ጠየቀ። قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون، حوارياتكم እኛ ወደ አላህ መንገድ ረዳቶችህ ነን አማኞች መሆናችንንም መስክር አሉት። የነዚህ ሐዋርያቶች ብዛት 12 ወይም 17 ይደርሳል ቢባለም ከነዚህ ውስጥም በነቢዩላህ ዒሳ ለማመን ያመነቱ ነበሩ። ይህንንም ስሜታቸውን ለነቢዩላህ ዒሳ በሌላ አነጋገር ሲገልጹለት قال الحواريون يا عيسى ابن مريم هل يستطيع ربك ان ينزل علينا مائدة من السماء حوارياتهم لعيسى بالوت كيزي يا عيسى يا مريم لج لما هونو جيتاه جبتان انيا لاي ما اورد يتشلال ويعلوت تملكتو جيتاه نيعلوت نبي الله عيسى በንግግራቸው ተደናግጦ قال اتقوا الله ان كنتم مؤمنين እውነተኛ አማኞች ከሆናችሁ አላህን ፍሩ አላቸው። ሐዋርያቶቹም ነብዩላህ ዒሳን መለማመጥ ጀመሩ። قالوا نريد ان ناكل منها وتطمئن قلوبنا ونعلم ان قد صدقتنا ونعلم ان قد صدقتنا ونكون عليها من الشاهدين كجبتاو بلتن لباچن انديرغان فلغالن انتم اونت يالكن مهونون اوقن بجبتاو انمسكرالن علو بزي غزي نبي الله عيسى اللهم بتام اطبقو سلمنو እንዲያውም በሐዲስ ላይ እንደተጠቀሰው ለአላህ ለመተናነስ ብለው የተለየ ልብስ ለብሰው ነበር ይባላል። ነብዩላህ ዒሳም አላህን ሲለምኑ قال عيسى ابن مريم اللهم ربنا انزل علينا مائدة من السماء يا الله ጌታችን ሆይ ገበታን ከሰማይ ላይ አውርድልን تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين لما جمرياتشنم لما جرشاتشنم عيدي هنا لنا كانتم ماسرجاي هون زندالو رزقن لقسن أنت كهلوم لقاشوش يتشالكن أهلو اللهم سملس اللاتشو قال الله إن نزلها عليكم فمن يكفر بعد منكم فإني أعذبه عذابا لا أعذبه أحدا من العالمين إني يهن قبتا عور دباتشو حلو ከዚያም በኋላ ከናንተ ውስጥ ይህን ገበታ ካየ በኋላ ከበላ በኋላ የከፈረ እኔም ማንንም ሰው በዓለም ላይ ያልቀጣሁትን ቅጣት ተቀጣዋለሁ በማለት አላህ አስጠነቀቃቸው። ገበታውም ከሰማይ ላይ ወርዶ ሐዋርያቶቹ ብቻ ሳይሆኑ ሌሎችም በኒ እስራኤሎች ተጠርተው ከገበታው በሉ። ይህንንም ምግብ ከበሉ በኋላ ከአንድ በስተቀር ሁሉም ሐዋርያቶች በኢማናቸው ላይ ሲቆዩ በኒ እስራኤሎች የዚህን ድንቅ ሙዕጂዛ ሰው አይቶ መደነቁን በማስተዋል ለስልጣናቸውና ለህልውናቸው ፈርተው ነብዩላህ ዒሳ ላይ ያላቸው ጥላቻ ጨመረ። በዚህም መሰረት ይህን ፍርሃታቸውን ለመግለጽ ብለው በአካባቢው ወደሚገኘው ንጉስ የሮማንን አገዛዝ የሚከተል ይሁዲ የሆነ ሰው ወደሱ ሄዱ። ኢሳ ሀገሩን ሁሉ እየተቆጣጠረ ነው። እንዲያውም የይሁድ ንጉስ ነኝ ያለ የፎከረ ስለሆነ ላንተ አደገኛ ስለሆነ አንድ ነገር አድርግ ብለው አስጠነቀቁት። በእርግጥም ንጉሱ ለዙፋኑ ስለፈራ ወታደሮቹን ልኮ ኢሳን እንዲፈልጉና እንዲገሉት አዘዘ። የዚያን ዘመን የሞት ቅጣት በጎራዴ ወይም ስቅላ ሳይሆን ሰው አንድ ነገር አጥፍቶ ወይም ሊቀጡ ሲፈልጉ አንድ ትልቅ እንጨት ላይ ሰቅለው ሁለቱን እጆቹን ዘርግተው በሚስማር መተው ሌላ አንድ ሚስማር ደግሞ እንብርቱ ላይ መተው ከእንጨቱ ጋር ካያያዙ በኋላ እንደዚሁ ሁለቱን እግሮቹን ቀኝና እግሩን ዘርግተው እነዚህንም በሚስማር መተው ከዛ በኋላ ይህ ሰው በተሰቀለ በአንድ ቀን ባልበለጠ ጊዜ ይሞት ነበር። ነብዩላህ ኢሳ ላይም ይህን ነበር ማድረግ የፈለጉት። አሁን አላህ ነብዩላህ ኢሳን ከዚህ አደጋ ሊያድናቸው እንዴት ወደ ሰማይ እንዳወጣቸው የሚያሳየን አንድ ሐዲስ ብቻ ሲኖር የተቀረው ንግግርና አባባል ወይም ውሸት የሞላበትና አወናባሽ ታሪክ እንዲሁም አቂዳችንን የሚጻረር ስለሆነ ይህን ሐዲስ ብቻ በመጥቀስ የነቢዩላህ ኢሳን ታሪክ ለመቋጨት እሞክራለሁ። ሰይድና ኢብኑ አባስ ረዲየላሁ አንሁ እንደገለጹት አላህ ኢሳን ከዚያ አደጋ ሊያድነው ወደ ራሱ የወሰደው ጊዜ ነቢዩላህ ኢሳ ገላውን ታጥቦ ከጨረሰ በኋላ ውሃ ከጸጉሩ እየተንጠባጠበ አስራ ሁለቱ ሐዋርያት ወዳሉበት ቦታ ገባና ከእናንተ ውስጥ አንድ ሰው አስራ ሁለት ጊዜ የሚከፍርብኛል አለ። ከዚያም በኋላ ቀጥሎ በኒ እስራኤሎች ሊገሉኝ መምጣታቸው ነውና ማን ነው ከእናንተ ውስጥ አላህ የኔን መልክና አቋም ካለበሰ በኋላ በእኔ ቦታ ተገድሎ ጀነት ውስጥ ከእኔ ደረጃ ጋር መስተካከል የሚፈልግ በማለት ጠየቃቸው። ማንም ሰው አልተነሳም። ከአስራ ሁለቱም ሐዋርያቶች በዕድሜው በጣም ለጋ ወጣት የነበረው ልጅ ሲነሳ ነቢዩላህ ኢሳ አንተ ገና ልጅ ነህ ተቀመጥ አለው። ነቢዩላህ ኢሳ እንደገና ቀድመው የጠየቁትን ጥያቄ ለቤቱ ሲያቀርቡ ለሐዋርያቶቹ ሲያቀርቡ ማንም ሳይነሳ ሲቀር ያ ወጣት ልጅ እንደገና ተነስቶ ቆመ። ነቢዩላህ ኢሳም ያ የምፈልገው ሰው አንተ ነህ ካለው በኋላ ወጣቱ ልጅ ሰይድና ኢብኑ አባስ እንደገለጹት ወዲያው የነቢዩላህ ኢሳን መልክና አቋም ለበሰ። ሰይድና ኢብኑ አባስ ቀጥለውም ሲናገሩ ወጣቱ ልጅ ኢሳን ከመሰለ በኋላ ነቢዩላህ ኢሳ አስራ ሁለቱ ሰዎች እያዩ በቤቱ ጣሪያ ላይ ያለው መስታወት ተከፍቶ ነቢዩላህ ኢሳ በክፍተቱ ወደ ሰማይ አረጉ። ከጥቂት ጊዜ በኋላ ወታደሮቹ ነቢዩላህ ኢሳን ማደኑን አጥብቀው ነቢዩላህ ኢሳን አገኘን ብለው የነቢዩላህ ኢሳን መልክ የለበሰውን ወጣቱን ልጅ መጀመሪያ ገድለውት ከዚያ በኋላ እንጨት ላይ ሰቀሉት። አላህ ይህንንም ሲገልጽልን قتلنا المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم إن يا مسيح عيسى ابن مريم يا الله ملك تنيان قدل ما لتاچو القدلوتم السكلوتم نقرقن تمسلباتشو على وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا بزهم يتلايوت بترطاري وسطناچو ترطارين كمكتل بستكر منم اوقت يلاچوم نغرغن بارغتم القدلوتم بلو الله اندغنا دغامي ارغاغتا يلقونس الله ودراسو انساو اللهم اشنا فينا طببنيانو اهون كنبي الله عيسى غار ينبروتن حوارياتوچن يزو وتادروچو سياسقايواچو كمحلاچو اندو بيازوت قطر كله اني كعيسى غار انبركم بلو يكدال ለቀውት ማስረጃ እንደገና ሲያገኙበት ሲይዙት አሁንም እኔ ከኢሳ ጋር አልነበርኩም ብሎ ይክዳል። በዚያ አይነት ሁኔታ 12 ጊዜ ተይዞ 12 ጊዜ ነብዩላህ ኢሳ ላይ ከፈረ። ይሁዶቹ የኢሳ ተከታዮች ያምጹብናል ብለው ስላሰቡ ሐዋርያቶቹን ከመግደል ተቆጥበው የኢሳን ሃይማኖት እንዳይሰብኩ አስጠንቅቀዋቸው ለቀቋቸው። እነዚህም ሐዋርያቶች ከዚያ በኋላ በሚስጥር ዳዕዋ ያደረጉ ነበር ይባላል። በዚህ አይነት ሁኔታ ለ240 ዓመታት ዲናቸውን ይዘው ኖሩ። በሌላ ሐዲስ ላይም ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ኢሳ አሁን በህይወት እየኖረ ሲሆን በቂያማ ቀን መቃረቢያ ላይ ደጃል በሚመጣበት ጊዜ ደጃልን ለመግደል ከሰማይ ዲመሽቅ ወይም ደማስቆስ ውስጥ ባለ አንድ ትልቅ ነጭ የመስጂድ ሚናራ ላይ ይወርዳል ተብሏል። ያኔም መስቀልን ይሰብራል፣ ከእስልምና በስተቀር ሁሉንም ሃይማኖቶችን ያጠፋል፣ አሳማን ያጠፋል፣ ደጃልን ይገላል አሉ። በእርሱ ዘመን ሰላም ይሰፍናል፣ ከብቶችና አንበሳዎች አንድ ላይ ይኖራሉ፣ ነብሮች ከበሬዎች ጋር፣ ተኩላ ከፍየልና በግ ጋር፣ ልጆች በእባብ ይጫወታሉ፣ አንዱ አንዱን አይጎዳም አሉ። ዒሳም 40 ዓመታት ከኖረ በኋላ የሰው ልጅ ሳይቀምሰው የማይቀረውን ሞት ይቀምሳል አሉ። ረሱል ሰለላሁ ዐለይሂ ወሰለም የተላኩት ከነቢዩላህ ዒሳ ወደ ሰማይ ማረግ በኋላ በ500 ዓመታት ነው ይባላል። አድማጮቻችን፣ ዛሬ ያቀረብኩላችሁ ከነቢያት አምድ የመጨረሻውን ክፍል ሲሆን ይህንንም ደርስ ከስድስት ወራት በፊት ነበር የጀመርኩት። በዚህ ደርስ ውስጥ የተሳሳትኩት ካለ ከኔና ከሸይጣን ሲሆን ትክክል የሆንኩት ከኔ ሳይሆን ከአላህ ነው እላለሁ። በዚህ ደርሶች ውስጥ ያስከፋሁት ካለ፣ ስሜቱን የጎዳሁት ካለ አፉ በሉኝ። በሚቻለኝ መጠን ደርሱን ከውዝግብና ከኺላፍ ለማራቅ ስሞክር ቁርአንና ሐዲስን እንዲያውም የሰይድና ኢብኑ አባስን ሐዲስ የሙጥኝ ይዤ ቀርቤ ነበር። አድማጮቻችን፣ ይህንን ደርስ ለመጨረሻ ጊዜ ስለ ነቢዩላህ ዒሳ መስጂድ አልአቅሳ ውስጥ ሆኜ እንድቀርጽ ለፈቀደልኝ ጌታ በተደጋጋሚ አላህን አመሰግናለሁ። አልሐምዱሊላህ ረብል ዓለሚን። እናንተም በደርሱ አቀራረብ ለሰጣችሁኝ ድጋፍ በአላህ ስም ሳመሰግን፣ ለነበራችሁም ትዕግስት ከፍተኛ አድናቆቴን እየገለጽኩ ይሆናል። እንደዚሁ የአሊፍ ሬዲዮ ዝግጅት ክፍል ላደረጉልኝ የቃልና የማቴሪያል ድጋፍ እንዲሁም የተሰጠኝን የሰዓት ግድብ በመጣሴ ለነበራቸው ትዕግስት በአላህ ስም አመሰግናቸዋለሁ። በሌላ ደርስ እስክንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።